በምድሪ ላይ አገሬ ሲሃይደን በላይ ነው በሰማይ ይሄው ነጥገብቶኝ በልክ ኖራለሁ በዝርቅና በፍቅ ራሴን በመግዛት ለዓለም ብርሃን ሆኝ በእውነት ኖራ እሄዳለሁ እሄዳለሁ ፊት ለፊት እስከማ ናፍቅ ያለው ቅዱስ ቅዱስ ያልኩላ መልከታ